ዘጠነኛው ከሀያ ዘጠነኛው አያ ነው የምንጀምረው እንሻላ ከሀያ ዘጠነኛው አያ ጀምሮ እስከ አርባ አምስተኛ ከሀያ ዘጠነኛው አያ ጀምሮ እስከ አርባ አምስተኛው ድረስ ሰይፍ ወንድም ሰይፍ አለህ እስኪ ወንድም ሰይፍ አላንተ መውጁዱን መርሐባ እሺ ማይክ ፍሪ ታነብልናለህ እስከ አርባ አምስተኛ እሺ ማይክ ፍሪ السلام عليكم ورحمة الله وبركاته السلام عليكم أعوذ بالله من الشيطان الرجيم فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواذ نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام فبأي آلاء ربكما تكذبان هذه جهنم التي يكذب بها المجرمون يطوفون بينها وبين حميم آن فبأي آلاء ربكما تكذبان صدق الله العظيم ما يكبر الله أكبر الله أكبر الله أكبر ما شاء الله ما شاء الله ما شاء الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الله يجمر الله اللهم آمين أبو ياسر أستاذ السلام عليكم ورحمة الله وبركاته ما يكفي يسمى مرحبا خليش مرحبا ስለዚህ ከሀያ ዘጠነኛው ከሀያ ዘጠነኛው አያ ነው የምንጀምረው እንሻላ ከሀያ ዘጠነኛው አያ ጀምሮ እስከ አርባ አምስተኛ ከሀያ ዘጠነኛው አያ ጀምሮ እስከ አርባ አምስተኛው ድረስ ሰይፍ ወንድም ሰይፍ አለህ እስኪ ወንድም ሰይፍ هل أنت موجود؟ مرحبا إيشي مايك فري تعالب لنا عنه إسكا أربعة مستنيا إيشي مايك فري السلام عليكم ورحمة الله وبركاته السلام عليكم أعوذ بالله من الشيطان الرجيم فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواذ نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام فبأي آلاء ربكما تكذبان هذه جهنم التي يكذب بها المجرمون يطوفون بينها وبين حميم آن فبأي آلاء ربكما تكذبان صدق الله العظيم ما يكبري الله أكبر الله أكبر الله أكبر ما شاء الله ما شاء الله ما شاء الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الله يجمر الله اللهم آمين أبو ياسر أستاذ السلام عليكم ورحمة الله وبركاته ويالو ما يكفي الأصول الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يسمال يا جماعة يسمال يسمال فلاغوتاچن جنت نو ما شاء الله ما شاء الله بيالو انا وسارعوا الى مغفرة من ربكم كغيتاچو ده هنا رحمت مندنو رحمت اذنت ምህረት ተሽቀዳደሙ ይላል ወሳሪዑ ኢላ መግፍረት ሚን ረቢኩም እና ወደ ኸይር ሩጫው ማሻአላ ማንንም አይቀድመውም ፍላጎታችን ጀነት ነው አይ ሪሊ አፕሪሺየት ዩ ማሻአላ ኸይር ኸይር ማሻአላ ወድም አይዋ ኸይር እሺ انا ان شاء الله بياو بمحل مايك لقالو ان شاء الله ودنتلو نهيد كتلاوا بوحالا يا ود درس نهيد سلاذبن وندم سيف عند ايات تسح نبر انتن يالكو خير 29ኛው يساله من في السماوات والارض كل يوم هو في شأن يسأله يتأيك على الله من في السماوات بسمايات يالوه له والأرض بمدر يالوه له الله يتأيك تار الله جل وعلا هو الصمد صمد مالت تكجاي مالتنا الصمد سوج በሃጃቸው የሚከጅሉት ሰዎች ወይንም ሩህ ያላቸው ፍጡራን ሁሉ ከሱ የሚከጅሉት የሆነ ጌታ ነው አላህ ጀለ ወዓላ። መላእክቶች ጠይቁታል፣ ጅኖች ጠይቁታል፣ ሰዎች ጠይቁታል፣ ሌሎችም በሚጠይቁበት አንደበት ይጠይቁታል። የሳሉሁ ማን في السماوات والارض ከሰማያት ያለው ሁሉ በመድር ያለው ሁሉ ይጠይቃዋል አላህን كل يوم كل الات كل ጊዜ هو في شأني الله ጉዳይን በማውጣት ላይ ነው። في شأن ማለት ምንድነው? الله ጉዳይን በማውጣት ጥያቄን በመመለስ ላይ ነው። الله አንዱ ይሄን ስጠኝ ይላል፣ ሌላኛው ሌላ ነገር ስጠኝ ይላል። جل وعلا كل ጊዜ ጉዳይን በመመለስ ላይ ነው። የጠገበውን ይቀጣዋል፣ ድሃውን ያበለጽገዋል፣ በሀብቱ ደግሞ የጠገበውን ያደህየዋል፣ እታች ያለውን ላይ ያወጣዋል፣ እላይ ያለውን የኮራውን እታች ያወርደዋል። አላህ የዱንያን ሸአን የአኺራን ሸአን ማለት ነው። ኩል የውሚን ሁወ ፊ ሸአን አላሁ ልጊዜ ሁል ቀን ሁል እለት ጉዳይን በመመለስ ላይ ነው። ፈቢአይ አላኢ ረቢኩማ ቱከዚባን በየትኛው የጌታችሁ ጸጋ ታስተባብላላችሁ? ሰነፍሩጉ ለኩም ፈረገ ማለት ፈረገ የፍሩጉ ለአንድ ነገር ተዘጋጀ ጊዜ ሰጠው ማለት ነው። ሰነፍሩጉ ለኩም አይ ለሂሳብኩም ለእናንተ ግምገማ ጊዜን እንይዝላችኋለን እናስብላችኋለን። فرغ نفسه لشيء ማለት ራሱን ለሆነ ነገር አዘጋጀ ማለት ነው። አዘጋጀ ማለት ሰዓት ወሰነለት ማለት ነው። سنفرغ لكم ايها الثقلان እናንተ ሁለት ከባባድ ثقلان ብሎ ነው የጠራው الله እንስና ጅንን እናንተ ሁለት ከባባድ ፍጡራን ሆይ ለእናንተ ግምገማ ጊዜ እንይዝላችኋለን አለ አላህ። ይሄ ማለት ሰዎች እና ጅኖች ለሂሳብ የሚቀርቡት እነሱ ናቸው ማለት ነው። መላእክቶች ለሂሳብ አይቀርቡም፣ ሁላቸውም ሙስሊሞች ስለሆኑ፣ ሁላቸውም ታዛዦች ስለሆኑ ለሂሳብ የሚቀርቡት አፈቀላን ሁለቱ ቡድኖች ናቸው፣ ሰዎችና ጅኖች። ከጅኖች መሐከል ሙእሚኖች አሉ፣ ከጅኖች መሐከል ሙጅሪሞች አሉ። ወአና ሚነል ሙስሊሙን ወሚነል ቃሲጡን ከኛ መሐከል ሙስሊሞች አሉ፣ ከኛ መሐከል ደግሞ በዳዮች ወንጀለኞች አሉ። ፈመን አስለማ ራሱል አላህ ያስረከበ ሰው ፈኡላኢከ ተሐረው ረሸዳ እነኛ ቅናቻን መረጡና ወንጀለኞቹ በዳዮቹ ደግሞ ፈካኑ ለጀሃነም ሐጠበን ለጀሃነም ማገዶዎች ሆኑ። في سورة الجن انا سنفرغ لكم ايها الثقلان فبأي آلاء ربكما تكذبون አለ ማለት ጸጋ ነው። ታዲያ በየትኛው የጌታችሁ ጸጋ ነው የምታስተባብሉት? ያ ማዕሸረ ልጅን አለ። ማዕሸር ማለት ስብስብ ማለት ነው። ስብስብ በቡድን ያሉ ያ ማዕሸረ ልጅን ወልኢንስ እናንተ የጅንና የሰው ጭፍሮች። ጭፍራ ይባላል ጭፍራ ቡድን። ያ ማዕሸረ ልኢንሲ ያ ማዕሸረ ልጅኒ ወልኢንስ እናንተ የጅንና የሰው ጭፍሮች ሆይ ኢንስተጣቱም ብትችሉ አትችሉም እንጂ ማለት ነው። ኢንስተጣቱም ብትችሉ አንተንፉዙ ነፈዘ ሚን ማለት ነፈዘ ሚን ማለት በዛ ወጣ ያንን አለፈ ማለት ነው ነፈዘ ይባላል ነፈዘ ኢላ ማለት ደግሞ ወደ ሆነ ነገር ገባ ማለት ነው ነፈዘ ኢላ ወደ ሆነ ነገር ገባ ነው ነፈዘ ሚን ማለት ደግሞ ከሆነ አቅጣጫ አለፈ ማለት ነው ንፉዝ ይባላል penetration አንድ ነገር ውስጥ ዘልቆ መግባት ንፉዝ ይባላል ያንድ ባለ ስልጣን ቃል ከስሩ ባሉ ሰዎች ያንዳንዳቸው ዘንድ ሲደርስና ሲፈጸምም ንፉዝ ይባላል ተሰሚነት ተደማጭነት አሁን እዚህ ጋር ነፈዘ ሚን አልፎ ሄደ ማለት ነው يا معشر الجن والانس ان انت يجننا يا سو قفروج هوي ان استطعتم بتچلو ان تنفذوا موطات الفاچو مهدن بتچلو من اقطار السماوات اقطار نو بيدو عندنياو قطر نو قطر مالت يتوسنا كلل مالت نو قطر እኛ ምናቀው ቋጣ ቋታር ማለት ነው አራክ ቀጠር ነው አረብኛው which means country من اقطار السماوات والارض ከሰማያትና ከምድር ቀበሌዎች ቀበሌ ማለት የሆነ ክልል ማለት ነው ከዚህ ክልል መውጣት ብትችሉ ፈንፉዙ ውጡና ሞክሩት ይላል አለና ላ ተንፉዙና መውጣት አትችሉም ኢላ ቢሱልጣን ለየት ባለ ፈቃድ ቢሆን እንጂ ይላል ሱልጣን ማለት ከአላህ የሚመጣ ፈቃድ ነው ከአላህ የሚላክ ቪዛ ነው ከፊሎቹ ሱልጣን የሚባለውን ነገር ሱልጣን የሚለውን በሲቪላይዜሽን የተረጎሙታሉ ግን አቅዋ የሆነው ሱልጣን ማለት ከአላህ ልክ እንደ ኢድሪስ ወረፈዕናሁ መካነን አልያ እንዳለው ወይ እንደ ዒሳ ብኑ መርየም بل رفعه الله إليه برقت الله ودسو كفا درقو اندمي لو عينت ويندو نبي صلى الله عليه وسلم معراج ليت على فيزا متو كسمعنا كمدر قبلي وجاوت اللنجي يسولج من براقك كمجمرا وسمعي عيوت نسو በጣም ሩቅ ነው የሚሉት በጣም ነው የምድርና የምድር ከባቢ አየር አለ አንድ ቀጥሎ ደግሞ ፀሐይና ጨረቃ ከዋክብቱም ጭምር ፀሐይ ጨረቃ ከዋክብቱም ጭምር በመጀመሪያው ሰማይ ውስጥ የሚጠቃለሉ ናቸው ወለቀድ ዘየነ السماء الدنيا بمصابيح የቅርቢቷን ሰማይ በመብራቶች አጌጥናት ይላል አላህ በቅርቢቷ ሰማይ ውስጥ ናቸው ያሉት ነው ስለዚህ እነሱ በቴክኖሎጂ በሳተላይት በመንኮራኩር አልፈን ሄደናል የሚሉት አንደኛ ምድርና ሰማይ ከሚባለው ክልል አልወጡም ምክንያቱም ሩቅ የሚባሉ ከዋክብት እንኳን ሳይቀሩ ያሉት ሰማአ ዱንያ ነውና ያው በቀጥታ ያለ ምንም ግርዶሽ ያያየናቸው እኛ ማየት ማንችላቸው ደግሞ እጅግ የራቁ ከዋክብቶች አሉ እነሱም ያልደረሱባቸው የተጓዙት እንደገና ከምድር የሰው ልጅ ሆኖ ምክንያቱም ጥሪው ያ ማሸረል ጂኒ ወልኢንስ ነው ነው ጂንም ሆነ ሰው ሄዶ እዛ መቆየት አይችልም ለምን የሚያኖረው ነገር እዛ ስለሌለ ማለት ነው የሚፈልጉት ነገር አለ ወደ ምድር እንዲመለሱ የሚያደርጋቸው على كل حال ልትወጡ አትችሉም ብሏል አላህ አትችሉም ነው የሚገርመው በጣም ትላልቅ ሳይንቲስቶች ብዙ ሳይደክሙ በፊት ቁርአንን ቤዝ አድርገው ነው የሚነሱት ከዛን አትችሉም ኢላ ቢሱልጣንና ለሱልጣን ከመጣ ግን ሱልጣን ከመጣ ይቻላል ሶስት ምሳሌ ጠቅሻለሁ ሶስቱን ምሳሌ ንገሩኝ እጃውጡ ማይክ ፍሪ እጃውጡ መጀመሪያ ኢላ ቢሱልጣን ለይዛ ለየት ያለ ፈቃድ ብዬ ሶስት ምሳሌ ጠቅሻለሁ እሱን ለመመለስ እጃውጡ ማይክ ፍሪ ላድርግ ጀዛኩም الله በመመለሳችሁ ማለት ነው ዱአ ይደረግላችኋል ለደርሱ ለየት ያለ ትኩረት እንደሰጣችሁ ማለት ነው አ ታሳውቁበታላችሁ ስለዚህ አ ሶስት ምሳሌ ጠቅሻለሁ ኢላ ቢሱልጣን ለሚለው እሺ ሶስት ምሳሌ ام خير ام خير منو ام خير طفا اجاوطونا تناغرو نو يالكوتني اجاوطونا تناغرو نو يالكوت ام خير علملسوم زنبياچ علملسوم علملسوم اني يقران اياتون اندي برارا نو يفلكوتني اتصافو اجاوطونا ملسو مالك ስለዚህ የአምስት እናት ልጆች ምን አላህ እሺ እጃውጡ እጃውጡ አሁንም እጃውጡ እጃውጡና አልመለሱም አልመለሱም እጃውጡና ከነደሊሉ ከነደሊሉ ጀዛኩም الله خير እንዲ ከነደሊሉ የለም ላ ሐውለ ወላ ቁወተ ኢላ ቢላህ ኡሙ ኸይር እጃውጪ እንደዚህ ልት ይነበረ እድሪስ ኢሳ መሐመድ አይደለም መፈልገው ነው እንዲህ እንዳለው አላህ እንዲህ እንዳለው ሚል ሰው ነው መፈልገው ማይክ ፍሪ السلام عليكم سمعت استاذ جزاكم الله خير الجزاء عندني اوكام بدن بالجبانيم سلا ادريس جن يهلتنياو عيسى الله سبحانه وتعالى رفعه الكلل ولدا عند انسا عليه الصلاه والسلام محمد اسراء ومراج الله ود سماء اندهدنا እሱ ነው የማስተውሰው የመጀመራውን አንተን አላልኩ አመለጠ ጀዛኩም الله خير الجزاء خير الشيء سمعله ما شاء الله سمعله سمعله سمعله سمعله ايش اسمعلو مسجد شيخ خجري اي شيء لو بيولايو وعليكم السلام ورحمه الله وبركاته بدم ليت على سلامتك خير اسمعلو اسمعلو ام خير انت ليش ملشو اي شيء بمجمره درجه شيخ ابراهيم حفظه الله من يلالو بدم بعدامتو ከዛ በኋላ በደምብሽ ጀዛከላ መስጂድ ወጀለኝ ከዛ በኋላ በደምብ መልሱ ይላሉና ሸራፍራፍ አታድርጉ አላህ ይጨማምርላችሁ እመ ኸይር ማሻአላ ነሻጣሽ ምንድነው ያልኩት ኢላ ቢሱልጣን ሶስት ነው ሶስት ምሳሌ ተጠቅሷል ለየት ያለ ፈቃድ ማለት ነው ቪዛ እንደዚህ ብላችሁ መልሱ ለየት ያለ ቪዛ ከአላህ ዘንድ ለምሳሌ እንደ ኢድሪስ ورفعناه مكانا عليا እንዳለው ሁለተኛ እንደ ኢሳ ابن مريم بل رفعه الله إليه እንዳለው ሶስተኛ እንደ ነብዩ صلى الله عليه وسلم معراج ማለት ነው እንደ ነብዩ صلى الله عليه وسلم معراج لقد رأى من آيات ربه الكبرى እንዳለው سدرة المنتهى አልፈው እንደሄዱት እንደዚህ ለየት ያለ ስልጣን ካልተሰጠ በስተቀር ማለፍ አይቻልም እንደው እንችላለን ብለው በቴክኖሎጂ መጥቀው እንኳን ቢሄዱስ አትችሉም ብሏል በቃ ከዚህ ክልል ለታልፎ አትችሉም ብሏል አላህ لا تنفذون بيجلوس አልተፈቀደም ማለፍ አይቻልም ከዛ ቢያልፉስ የተከለከለ ክልል ስለሆነ የሰው ልጆችና ጅኖች ማለፍ ስለማይችሉ ዱንያ ሳታበቃ ማለት ነው ወደዛ ክልል ማለፍ ስለማይችሉ የተከለከለውን ክልል አልፈው ቀይ መስመሩን አልፈው ቢሄዱ እንዲህ ይሆናል ይርሰሉ አለይኩማ በእናንተ ላይ ይላካል ሹዋዙ ሚናር ከእሳት የሆነ ነበልባል ወይንም እፍን ያለ ጢስ ወኑሃሱን እንደዚሁም ነሐስ የቀለጠ ነሐስ ነው ተብሏል ይሄ ወደ እናንተ ይተኮሳል ፈላ ተንተስራን ልትቋቋሙት አትችሉም ይላል ላ ኢላሃ ኢላላህ ናዚ ቦታ ላይ መቼም ቁርአናችን ወሊላሂ አልሐምድ ኢቭን ፎር ዘ ሞደርን አርቲለሪዝ ፎር ዘ ሞደርን ዌፐንስ اسلام هنت يسطر اهون يمسراو تسفنطاري نجر ميسائيل بومب انا تلالق مسارياوچ مندنو ميتفوت مين يتفالو اسات مين يتفالو تيس ابزهانياو قلها كقلها جمرو كتنشوا طيت قلها جمرو እስከተላልቁ ማለት ነው እስከተላልቅ ፈንጂ ድረስ ሚሳኤል ድረስ የሚሰራው ከነኚህ ነገሮች ነው ሂንት እየሰጠ ነው ማለት ነው ሱብሃንአላህ ይሄ ነገር አላህ ጀለ ወዓላ መላእክቶችን ያስታጠቀበት መሳሪያ ነው መላእክቶቹን ያስታጠቀበት መሳሪያ ነው ማንም ኢንስ ወይንም ጅን ከዛ ክልል ሲያልፉ በእነኚህ ነገሮች ይመታሉ ይፈነዳሉ ይጠፋሉ ምን ሹዋዙ ሚናር የእሳት ነበልባል ትንኮሳል ወኑሃ እንደዚሁም ደግሞ ነሐስ ወደ እነሱ እሺ ወደ እነሱ ይተኮሳል እሺ መርሃባ ፍላጎታችን ጀነት እሺ ግልጽ ነው ሹዋዙ ሚናር ወኑሃሱ ፈላ ተንተስራን ቀጥሎ ፈቢአይ አላ ረብኩማ ተከዚባን በየትኛው የጌታችሁ ጸጋ ታስተባብላላችሁ አለ اهون فاذا انشقت السماء فكانت ورده كالدهان لنا فاذا انشقت انشق مالت انشق تكدد مالت فاذا انشقت السماء سماء بمتكددت غزي فكانت በምትሆንበትም ጊዜ وردتن أي لكن ده صغيرة دا مالتنا وردة مالت صغيرة دا نو صغيرة دا وصايحون يتفلقو كالارو نو كالامو أي يتوهون عليك كالديهان ديهان مالت ديهان مالت ديهان قبات يتقبى تيس يتقطع قربتنا من قبات يتقبى بزو غزي يميقبوت مورا نو مورا يعني مورا وينمسا ميقبوتال كذا تيس يتقطع ገጠር ያሳለፋችሁ ሰዎች እኛ በገጠር ገጠር ቁርበት ላይ ተኝተን ነው ያደግነው ከዛ በኋላ ነው ከተማ ይገባን እዚያ ቁርበት ወይንም ከሌ ይባላል ከሌ ኦሮምኛ ነው ቃሉ እዚ ያ ሞራ ይቀባል ማለት ይታጀላል ጸጉሩ ይረግፋል ተወጥሮ ማለት ነው ነጭ ይሆናል መጀመሪያ ሞራ ይቀባል ጢስ ይጣጣል ከሌ ይባላል ከሌ ቁርበት ነው ያ ጢስ ይጣጣ ቀይ ይሆናል የወሎ ልጆች እዚህ ካላችሁ ደግሞ ወይባ ሚጤስበት ማለት ነው እና ወይባ ሲጤስበት ምን ይሆናል እሺ ባጭሩ ማለት ነው ቀይ ይሆናል እንደዛ ሰማይ ተቀላለች ፈካነት ወርደተን ከዲሃን ዲሃን ማለት ምንድነው ዲሃን እሺ خير አድቨርቲዝመንት ጀመርሽ እንዴ? አመቱ አድቨርቲዝመንት ጀመርሽ? خير እሺ مرحبا ደርሱን ብቻ የተመለከተ ነገር please سبحان الله አንደ ሰው እኮ በቃ እንደ ጆያ ተሰዱት serious serious ደርስ ነው خير فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ بزنغزي لا يسأل أيتيكم عن ذنبه كونجل أيتيكم إنس يسولجم ولا جان جنم كونجل أيتيكم انديت هيكي عمالت ما نمسو ስለ አራት ነገር ሳይጠየቅ እግሩ አይንቀሳቀስ ማልተባለም ተብሏል ስለወጥ አሰነቱ ይጠየቃል ስለ ገንዘቡ ይጠየቃል ስለ ጊዜው ይጠየቃል ይጠየቃል ይጠየቃልና አይጠየቅም እንዴት ነው ሲባል ቂያማ ምን አለው ብዙ ኬላ አለ በቂያማ ብዙ ኬላ ነው ያለው ኬላ በበዛ ቁጥር ጥፋት ያለበት ሰው መስፈርት ያላሟላ ሰው ማለት ነው ወይኔ እንዴት ነው ማልፈው መታወቂያ አላስኩም ፓስፖርት አላስኩም ቪዛ አላስኩም እንዴት ነው ማልፈው ጭንቅ ነው አይደለም እንዴ ብዙ ፍተሻ በዚህ እነ ጀሃነማ ለቢል ምርሷድ ጀሃነም ያኔ እነሱን ለመያዝ ኬላ ሆና ተጠብቃቸዋለች የሚባለውንስ አላሁመ ስቱር አላህ ይጠብቀንና ዛሬ ሰላታችንን ዛሬ አይናችንን ከሐራም መጠበቅ ጆሮአችንን ከሐራም መጠበቅ እጅግራችንን ከሐራም መጠበቅ ያን ነጃ እንድንወጣ ማለት ነው ክሊር በቃ ቱ ቢ ፍሪ ያአላህ ረህመት አለ ያአላህ መግፍራ አለ ዛሬ ዱአችንን ምናምን ባለም ነገሩ ማለት ነው እና ብዙ ኬላዎች ስላሉ ከኬላዎች መሐከል አንዱ ቦታ አይጠየቁም የከፊሉ ፊት ጥሩ ጥሩ ስራ ያለው ፊት ያበራል ያንጸባርቃል ይፈካል የሌላው ደግሞ ይጨፈግጋል ይጠቁራል የሙጅሪም የሙጅሪሙ ስለሚጠቁር በመልከታቸው ይታወቃሉ መሐላናታቸው እና ግራቸው እየተያዘ ይወረወራል ሌሎቹ ደግሞ እለፉ ይባላሉ ማለት ነው ስለዚህ ይዑረፉ المجرمونና ሙጅሪም ማለት አጥፊዎች ድንበር ዘለሎች ማን አለብኝ ባዮች ወንጀለኞች ማለት ነው ይታወቃሉ ቢሲማሁን ሲማ ሲማ ይባላል ምልክት ማለት ነው በምልክታቸው ይታወቃሉ ፈዩኸዙ ይያዛልም ቢነዋሲላ ነዋሲ ማለት ናሲያ የሚለው جمع ነው ናሲያ ማለት መሃል አናት ነው ቢነዋሲ መሃል አናትና ወልአቅዳም አቅዳም ማለት ደግሞ መጫሚያ የሚሉት ፉት ጫማ ሰዎች ጫማ የሚያጠልቁበት መጫሚያው ማለት ነው አናታቸውና መጫሚያቸው ይያዝና ይወረወራሉ እና ምን ችግር የጀሃነም መላእክቶች አሉ በአንዴ 70 ሺህ ሰው ዘግኖ ማለት ነው ልክ እንደ ሎደር አሁን በአካፋትን የሚያመላልሰውን አንድ ሎደር ማለት ነው አንዴ ጥርግ አርጎ እንደሚያነሳው እጃቸው አምሳያ የሌለው ሎደር ነው ዝግና አድርገው እዛ ይወረውሩታል እና ለላ ሆነ ይፈጫ ለዚህ አላህ ከዛ ነጃ ይበላል فبأي آلاء ربكما تكذبان بيتنيا وجيتاچ ጸጋ ታስተባብላላችሁ هذه كذان يبالالو ይህች جهنم جهنم نج التي ياچي ياچي يكذب بها المجرمون يكذب بها المجرمون انني ወንጀለኞች ያስተባብሏት የነበረችው جہነም ይህቹት ይላል ወንጀል የሚሰሩ ሰዎች ጥጋበኞቹ ሙእሚኖችን በእሳት የሚያቃጥሉ ሲፈልጋቸው በዘይት በተሞላና በፈላ በርሜል ውስጥ ከተው አጥንትና ስጋቸው እስኪለያይ ድረስ ሲቀቅሏቸውና እነሱ እንደዛ ሲቀቀሉ እያሽካኩ የሚስቁ ስንት ሙጅሪሞች አልፈዋል እነኛ ሁሉ የለችም ብለው ነበርና አሁን ግን هذه يشواتنا جهنم التي يكذب بها المجرمون يطوفون يشكركرالو بينها بزج بجهنمنا وبين حميم بوها على يفلاوها አኒን አለ ሐሚም ራሱ የፈላውሃ ነው ሌላ ሲፋ ጨመረለት አኒን አለ አኒን ማለት እጅግ የፈላ ማለት ነው እዚ በጣም የፈላ እንፋሎቱ በጣም እጅግ የሚያቃጥል የፊትን ስጋ ማቅለጥ የሚችል ነው ነዛዓተን ሊሽዋና ወሊዓዛ አላህ ይጠብቀን نا اخوتي ايهنو الله نجا يبلن قطلو يالو بارت معناتنو قطلو يالو بارت يا رب العالمين اجيك ما اسكجلنو اجيك متي مسوان سانل انادرم وان شاء الله بمحل جن معناتنو بمحل يونهچ درس لست بمحل معناتنو يونهچ درس لست مسجد كوجلي مسجد كوجلي مسجد الله الله مسجد خجلي الله قال له استي ملكتيش ما شاء الله انكم انتن خير شيء استي قرانن كلنم بتجويد مقرات اكلاله بتجويد مقرات اكلاله يميل سو معناته نو قرانن ወሎንም በተጅዊድ መቅራት ይችላልው ጥሩ አድርገ መቅራት ይችላልው የሚል ሪያ ሳይሆን ማለት ነው በቃ አላህ ይሄንን ጸጋ ሰጥቶኛል የሚል እጃውጡ እና እንደዚህ ሰልፍ ስሩ እስቲ ሰልፍ ስሩ እጃውጡ ሰይፍ ወደ ላይ እጃውጣ መስጂዶ ጀለ እጃውጣ ወደ ላይ አውጡ እጅ መስጂዶ ጀለ አንድ አውጣ ሰይፍ ሁለት ጨምሩ ጨምሩ ጨምሩ የሆነ ደርስ ልሰጥ ነው ጨምሩ ማሻአላ ፍላጎታችን ጀነት 3 ጨምሩ ያአላ አረ አረ ተው ግድ የለም ወአማ ቢኒዕመቲ ረብካ ፈሐድስ የጌታህን ጸጋ ተናገር ተብሏል አልሐምዱሊላህ አላህ ቁርአን አስተምሮኛል በደንብ አርጌ አስተካክዬ ቀራለሁ አረ ግድ የለም አላህ እንደሚያውቀው ያአላህ እጅ ማውጣት ብቻ እኮ ነው ያው ሬይዝ ሃንድ የሚለውን ክሊክ ማድረግ ነው አይደል ሌላ እጅ ማውጣት አይደል አ ያአላህ ላ ሐውለ ወላ ቁወተ ኢላ ቢላህ አረ ተው አልጠይቅም ጥያቄ እኮ የለውም ጥያቄ የለውም ኡሙ ኸይር ማሻ አላህ ጥያቄ የለውም ስል ነው ተረደራችሁት አቡ አብደላህ ማሻ አላህ አባ አብደላህ ዚክራ ማሻ አላህ ያአላህ ኸይረሽ ኑሰይባ ዳሩ ቢላል እንዴት ደስ ይላል ማሻ አላህ ዳሩ ኢማን ዲኑ الحق ምን ነው አብሽር ዲኑ ላቀሺ ማሻ አላህ ኡሙ ኢስራ ايش ما شاء الله ما شاء الله قانتات ام حنان الله يقبلها الله يقبلها الله المستعان ايو كونك جمر نودرو ما شاء الله نلقى الاحباء ايش ما شاء الله ما شاء الله الله جميعا ما شاء ايش خير اللي نادرك الله يقبلاتكم كلاتكم كلاتكم الله يقبلاتكم خير اهون يوم عندي اساينمنت اللي سطعتكم نو بريك اساينمنت ايشي اساينمنت مندنو عندي اساينمنت كان مثال هنا القسم وجواب القسم يبقى እሺ ቁርአን ላይ ቁርአን ላይ ያዳመጣችሁ ነው ቁርአን ላይ አልቀሰሙ አ አዩ አልቀሰሙ አልቀሰሙ አልቀሰሙ ወአ አልቀሰሙ ወአ ጀዋቡ القسم ወጀዋቡ القسم القسم وجواب القسم من الان القسم وجواب القسم اياك ظاهرنا ايش القسم مالت ما حل لا معناته اهون علوم القران نمارالن بلن عالم قران لمردا زاري يمجمراو درس القسم وجواب القسم قسم مالت ما حل لا معناته قسم مالت محلا معناته قلتوا قسم محلا جواب القسم مالت دمو يا محلاو ملس معناته يا محلاو ملس اهون القسم وجواب القسم محلانا يا محلاو ملس اهون قاعده نو برينسيبل نو مسطعك قسم መሐላ መሐላ አንደኛ በዋው አለ ለምሳሌ ወላሂ ሁለተኛ በባ አለ ቢላሂ ማለት በአላህ ይሁንብኝ ነው ሶስተኛው ታ ነው ተላሂ እኛ እንደ ሙስሊም እንደ ሙስሊም ጀዛከላህ ኡሙ ኢስራ እኛ እንደ ሙስሊም በአላህ ብቻ መማል ነው የሚፈቀድልን والله እንላለን ተላሂ እንላለን ወይ አላህን በሚገልጹ ነገሮች والذي نفسي بيده نفسي بأجو بهنا جمكيتا والرحمن ورب الكعبة أيو نجر الله ميبلبت نجر ليت على تكرت لمستك አላህ የሚበልባቸው ነገሮች የሱ ክብርና ልዕልና መገለጫዎች ናቸው። አላህ የሚበልባቸው ነገሮች የሱ ጥበብ መገለጫዎች ናቸው። ለምሳሌ ወሸምሲ ወልፈጅሪ አሁን መሐላ ካለ ቀሰም ካለ ጀዋቡል ቀሰም መኖሩ የግድ ነው። قسم قال جواب القسم منورو يجدنو يقسمو ملس معناته محلانا يتمالبت نجر جواب القسم ملسو يجدنو اهون جواب القسم جواب القسم تملكتو جواب القسم ناون كهونا ناون جواب القسم ناون كهونا فورمولاو عندي هنا ان ناون كهونا جواب القسم ناون جواب القسم كمون جواب القسم ناون كهونا اي ام صفاون ان إن قتلوا لا يتأمر بطل إننا لا إننا لا أيوت إننا لا ለምሳሌ ምሳሌ ነው አሁን መሰጠው ናውን ከሆነ የተማለበት ነገር ኢነና ለ ለምሳሌ ወልፈጅሪ ወለያሊን አሽር ብሎ ምሎ ምሎ ምሎ ጀዋቡ የት ነው ያለው ኢነ ረበከ ለቢል ሚርሳድ ምኑ ጋር ነው ጀዋቡ ያለው ኢነ ረበከ ለቢል ሚርሳድ የኔን ፎርሙላ እንዳትረሱ ናውን ከሆነ የተማለበት ኢነ ረበከ ረበከ የሚለው ዩር ሎርድ የሚለው ናውን ነው አይደል ቀጥሎ ለ ኢነ ረበከ ለቢል ሚርሳድ ግልጽ ነው እሺ ቨርብ ከሆነ የተማለበት ነገር ቨርብ ከሆነ ደግሞ ለ ቨርብ ከሆነ ደግሞ ለ እና ለ እና እንደገና ኑኑ ተውኪድ ለ እና ኑኑ ተውኪድ ይጨመርበታል ነ እና ኑኑ ተውኪድ ይው ፕሊስ ፕሊስ ቆይ አሁን እዚህ ጋር ሎቢው ላይ ምጽፉ ፕሊስ ፕሊስ አንዴ አንዴ ለደርሱ ቢላህ አለይኩም አንዴ አትጻፉ ምንም ነገር አትጻፉ እናንተ ኦራይት ከሎቢው ላይ ሰዎች መውሰድ እንዲችሉ አንዴ አንዴ ፕሊስ አትጻፉ አንዴ ቢስሚላህ ሰላም አለይኩም ተበረካቱ ኢንሻአላህ ያ ጀማን ተጠብቃቸው እየተጠብቁ ተብለናል እየጻፈ ስለሆነ ነው ይችላል እየጻፈ ስለሆነ ይሆናል አላሁ አለም እንጠብቀው ኢንሻአላህ أبو ياسر إن شاء الله دمسي من السماكونة جن كفار قول إن شاء الله آه يسمعينه وكما يتلسوا سلام عليكم وبركاته ሄሎ ቢስሚላህ ራህማን ራሂም ይሰማል ይሰማል ይሰማል خير እሺ ኡሙ ይስራ አለሽ እስቲ ኡሙ ይስራ አንዳንድ አሳይ ኡሙ ይስራ موجودة ኡሙ ይስራ አለሽ እሺ መርሃባ ይወልሽ ኡሙ ይስራ እኔ ጻፍኩትን ኮፒ አድርጊውና ለጥፊ ፔስት አድርጊ please please እዩ የሚማልበት ነገር አንዴ የሚማልበት ነገር ማሻአላ ሰይፍ ጀዛከላህ ለነ የሚሆነው ቨርብ ከሆነ ነው ለነ ቨርብ ከሆነ ነው ለምሳሌ ሱለይማን ለአዝባሐነሁ እንዳለው ቨርብ ከሆነ ለአዝባሐነሁ ከዛን እሺ ናውን ከሆነ ግን ኢነና ለ ናውን ከሆነ ኢነና ለ እሺ ቨርቡ አንዴ አንዴ እሺ የናውኑን እስቲ ለጥፉ የናውኑ የናውን ላኢላሀ ኢለላህ የናውኑን ፕሊዝ ቆይ ሌሎቻችሁ ሁላችሁም ማለት ነው ስቶፕ ሌላው ማለት ዳሩል ኢማን ጀዛኪላ ከዋለይኩም ሰላም ከምንም ጋር ማለት ነው አንድ ጊዜ ሌላ ነገር አትጻፉ እዛ ላይ ዳሩ ቢላልም እንደዚሁ ፕሊዝ አንዴ አትጻፉ ላ ሐውለ ወላ ቁወተ ኢላ ቢላህ አረ ግድ የለም እሺ እሺ ኢና እሺ ላም እና ኑን ቨርብ ከሆነ ናውን ከሆነ ደግሞ ኢነና ለ خير مرحبا እሺ አሁን ቨርቡ right past tense ከሆነ past tense ከሆነ ምን ይጨመርበታል ቨርቡ past tense ከሆነ የሰማችሁኝ ነው ቨርቡ past tense ከሆነ قد ይጨመርበታል ቨርቡ past tense ከሆነ قد ይጨመርበታል የሰማችሁኝ ነው قد ቨርቡ past tense ከሆነ قد ይጨመርበታል ያላ እሺ አሁን አላህ የሆነ ነገር ምሎ አንዴ አላህ የሆነ ነገር ምሎ جواب القسم باننا لا يتاثرበትን ምሳሌ አምጡ አው past tense ከሆነ በቀድ መሐላ ኖሮ ከዛላ ቀድ እሻሁን ሁላችሁም እጃችሁን አውርዱና ለጥያቄ ብቻ መልስ መስጠቶች ሁላችሁም አንዴ እጃችሁን አውርዱ ተመርቃችኋል ሁላችሁም ጥያ አውርዱ ሁላችሁም እጅ አውርዱ ሰሜና ዋጣና እጅ አውርዱ መጀመሪያ ሁላችሁም ነኖፍ ዛባብ እስኪባል ድረስ እጅ አውርዱ ሄሎ እጅ አውርዱ ዮሱፍ ቃኔታ አውርጂ ዮሱፍ አውርድ በخلاص በቃ አሁን ትክክል አሁን ምን እንደምታረጉት የገባችሁ ሰዎች ከቁርአን ውስጥ ቀሰምና ጀዋቡል ቀሰም ያለበት ለምሳሌ ወልፈጅሪ ወለያሊን አሽር ወሸፊዕ ወልወትር ብሎ جواب القسم ان ربك لذي المرصاد ميل ነው መልሱ ማለት ነው ስለዚህ ከቁርአን ውስጥ ኢነና ለ መሐላ ኢነና ለ እሺ መስጂድ ሾጀሌ እጅ አውጥቷል ማይክ ፍሪ والنهار اذا تجلى وما خلق الذكر والانثى ان سعيكم لشتى አሁን ነው والليل اذا يغشى بلليت املالله ማለት ነው ፍጡራኑን በሚሸፍንበት ጊዜ ወነሃሪ በቀንም እምላለሁ اذا تجلى ግልጽ ይፋ በሆነበት ጊዜ ብርሃኑን አብርቶ وما خلق الذكر والانثى ወንድና ሴትን በፈጠረው ጌታ አላህ በራሱ እየማለ ነው እምላለሁ አለና ኢን አያችሁ ሳይኩም አይደለም ሳይኩም ሸተና አይደለም ኢና ሰዓየኩም እነሆ ስራችሁ ሰዓይ ማለት ስራ ነው ዩርዲድ ማለት ነው ለሸታ አያችሁ ኢነና ላ አለበት ማለት ነው ኢና ሰዓየኩም ለሸታ ስለዚህ ቀሰሙ ምንድነው ከዚህ ፊት የተማለባቸው ነገር جواب القسم ግን በኢነና በላ ይታሰራል ኢና ሰዓየኩም ለሸታ ማሻአላ አመቱ ወዱድ ነው የሚለው እሺ ማይክ ፍሪ እስቲ አንቺስ ምን ይዘሻል السلام عليكم يسمال وعليكم يسمال يعني يسمال إن بأتش ربك لشديد أنا أسكت أستاذ فسورة البروج لي أسرعني وآيا لي إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير إن بطش ربك لشديد من ونجاله الله أعلم عفونا ودني كمبيوتر نيكبه والسلام عليكم ما يكفري خجلي تككل ملسان ما انه نصر الله قريب إن بطش ربك لشديد منون عم تتشال قسم يلم جواب القسم نو بلش يحصفشو نعمتاشو لنوش للا مكرا ما يكفي والعصر إن الإنسان لا في خسر إن الإنسان لا في خسر ما يكفي خيرش الو يسمان يسمان يسمان يسمان يسمان ايش ما شاء الله دينا ما شاء الله ما شاء الله مرت مثالي انشم والعصر ما برارات اكونو بقى واو واو القسمنو ايش واو واو القسمنج والعصر بزمن الله ماله قطلو ان الانسان ان الله الانسان يتولج نو ناون نو لا في خسر الله لا الله اننا لا تغينتوال القسم وجواب القسم سلازي يتمالبت نجر مندنو والعصر عصر نو جواب القسم دمو ان الانسان لا في خسر best example ما شاء الله اوه ما شاء الله السلام عليكم سمعنا استاذ اوكي سمعنا ان شاء الله استاذ انا عند جبان كنا جنا بظن كان هنا علاقم كنا هون عند استمرت عند جبان ان شاء الله مكر الله سوره العاديات اعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعاديات ضبحا فالموريات قدحا فالمغيرات سبحا فأثرن به وسطن الإنسان لربه لكنود يعني مثلنا إن شاء الله سمالو سمالو جماعة سمالو ايشي ام الخير اي دون نو وي مايك شجر الله وات ايفر تكك عند نحو ستاندرد نطيقوا لنا اشي ما شاء الله بتام بدن بغبطواچوا የሁለተኛውን የሁለተኛውን ማለት ነው ቨርብ ቨርብ የሚለውን ደግሞ ኢንሻአላህ ነገ እናየዋለን። ወንድማችን ሰይፍ አለ? ሰይፍ አለ? ሰይፍ አላንተ موجود? ሰይፍ አለ? ሰይፍ واجب ምሳሌ ማምጣት አለበት። واجب واجب ምሳሌ ማምጣት አለበት። يا الله لذي لفظ بتقرا لنا سيف بوستر يا انتش مايك فري السلام عليكم ورحمه الله وبركاته اسمع الله هي اسمع الله استاذ درش الله يا جماعه الخير طيب بارك الله فيكم استاذ ساجاين كرتون سايون عندم ريكورد ياركنونا بالذا مكرات نو استريو نيكس سلا نبر نو ሁለተኛ ደግሞ ስራ ቦታ ስራ አለ ነው ጆ ዳር ያልኩት አልহামዱሊላሂ ረሱል ሲያስተምሩ ግን ታርጎም ያስተምሩ ሁሉም ነገር ይገባል አዑዙ ቢላሂ ሚነ ሸይጣን الرجيم بسم الله الرحمن الرحيم نون والقلم وما يسطرون ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإن لك لأجرا غير ممنون سألوه هنا وإن لك لأجرا غير ممنون بارك الله فيكم معك في الأستاذ يا الله سبحان الله ሰማሎ ሰማሎ ያ ጀማ ሰማሎ ሰማሎ ያ رب العالمين والله زارني لبي بدستا لفنتانو لبي بدستا لفنتانو ارا ما شاء الله ما شاء الله ما شاء الله لذي دي يا اللهن قران معناته لو بقى تنش قواعد سنمر ايهن حال مثالي ما قرب يميچل معناته لو سبحان الله اهت وندم بكاغين والله بتام الناس بس نمر ما شاء الله لذلك يزاري القسم وجواب القسم بناون سيكون معناته لو بناون سيكون اشي جزاكم الله بناون سيكون بك بدم سكسسفولي تمرن سكسسفولي لذلك يملسوا سوچين مندنو يتبالو ብላችሁ ማለት ነው ምንድነው የተባለው እዚህ ላይ best example ላይ ሰጥተው መስጂዱ ጀሌ ዲና ማነው ሙኸይር መልቀላህ ይባል ሌሎችም ማለት ነው yes حقيقةً ምርጥ መልስ ተመልሷል انشاءالله انشاءالله ነገ ማለት ነው انشاءالله ነገ ከምን እንጀምራለን ነገ verb verb ሲሆን ማለት ነው verb ሲሆን እንጀምራለን ኢንሻአላህ verb ሲሆን እንዴት ይሆናል verb ሲሆን ደግሞ እንዴት ይሆናል revise አረጋዋለሁ revise አረጋዋለሁ አከታሽ ስለዚህ ምንድነው የሚሆነው ከዛሬ ጀምሮ ማለት ነው تفسير ይኖረናል ኖርማሊ ከዛ በኋላ ደግሞ قواعد علوم القران በደንብ እንዲገባን ማለት ነው አሁን እኛ እንትን ማንለው የማይታየን ማአት ነገር አለ ማአት ነገር ነው ያለው ኢንሻአላህ አህበቲ እሺ አሁን አፉታ ልጠይቃችሁና እንግዲህ እንትን ነው ምንድነው በእንግድነት ነው ያለሁት መንገደኛ ነኝ ኦር ዋቴቨር ብዙ ነገሮች አሉና ማለት ነው ካሁን በኋላ መዝለቅ አልችልም መቀጠል አልችልም ስለዚህ አፍዋን ደርሳችንን ማለት ነው ከዚሁ እንቀጥላለን ነገ ኢንሻአላህ አንድ በተመሳሳይ ሰዓት ማለት ነው ዛሬ በጀመርንበት ሰዓት ነገ እንቀጥላለን ለዛሬ በዚሁ እናበቃለን اللهم حبب الينا ايمانا و